ለኔ ብለህ ነው ሞትን የሞትከው ለህይወቴ ቤዛ ማጥቶ ነው ጠፍቼ ነበረ ያኔ ድሮ በመስቀል ላይ ለኔ ወልክምኝ ያኔ መሰራው ታላቅ ስራ ህይወትን አገኘው እንደገና ለዚህ ነው ሁሌ ዘምረው ሁሌ ከኔ ጋር ያለ እናንተስ ለሌለ ገና ከዚህ ከእናት ከአባት በላይ የሆንከኝ ባንተ ተደግፌ አረፍኩኝ። ለዚህ ነው ሁሌ ብንዘምረው ሁሌ ከኔ ጋር ያለ እንዳንተ ስለሌለ ገና ከዚህም በላይ አመልካለው ሁሌ ከኔ ጋር ያለ I don't want to be. I don't want to be.